إن الذين يشترون بعهد الله وأيمانهم ثمنا قليلا أولئك لا خلاق لهم في الآخرة ولا يكلمهم الله ولا ينظر إليهم يوم القيامة ولا يزكيهم ولهم عذاب أليم وإن منهم لفريقا يلون ألسنتهم بالكتاب لتحسبوه من الكتاب وما هو من الكتاب ويقولون هو من عند الله وما هو من عند الله ويقولون على الله الكذب وهم يعلمون إن الذين يشترون بعهد الله وأيمانهم ثمنا قليلا إن زيابة الله قال كداننا عندهم بعد روشاتشو تنشي واجانا يميلوتو يهونو توجن وشلا إذا أمانا تسطو سيابكا يعنن أمانا الشغل يميكدونا لما بلاتي نموكرو عند زنا الله جارا قال كدان جبتو سيابكا يا الله قال كدان يمي أفرسنا يميتسو يهونو توجن وش ትንሽንና ለታዊ ጥቅምን ለመፈለግ በማሰብ ኡላኢከ ላ ኸላቀ ለሁም ፊል አኺራ እንዲህ አይነቶቹ ወስላቶች በመጪው ዓለም ምንም አይነት እድል የላቸውም ከጀነት ጸጋ ድርሻ አይኖራቸውም ይላል ወላ ይከሊሙሁም ላህ አላህ በእነሱ ላይ ከመቀየሙ የተነሳ መልካም ቃልንም አያናግራቸው ወላ የንዙሩ ኢለይሂም በርኅራኄ አይኑም ዘወር ብሎ አያያቸውም የውመ ልቅያማ በዕለተ ትንሣኤ ወላ ይዘኪህም ከጥፋታቸውና ከኃጢአታቸውም በይቅርታ በማለፍ አያጠራቸውም ወለሁም አዛቡን አሊም ለእነሱም እጅግ አሳማሚና አሰቃቂ የሆነ ቅጣት አለባቸው ይላል። ይህንንም ጉዳይ በማስመልከት በአንድ ወቅት አንድ ሰሃቢና የሁዲ በመሬት ተጣልተው ነቢዩ ጋር ተካሰው መጡ ይባላል። እና ከሳሹ ሙስሊሙ ነበረ ተበድያለሁ ባው የሰውዬ ሀቄን ቀምቶኛል ብሎ በሚቀርብበት ጊዜ የቀማ አለመሆኑ ምስክር አቅርብ አሉ ተረሱል አለይሂ ወሰለም። ምስክርስ የለኝም አላቸው። እንግዳማ ተከሳሽ ምን ወይ ይበላዋል አሉ። እንዴት አድርገው ታስምሉታለሁ? ይሁዲ አንቱን ክዷል። አላህን የማይፈራ ሰው ለኔ ሀቅ ብሎ መሃል ላይ ይፈራል ብሎ ነው እንዴ ብሎ ተከራከራቸው። ታዲያ ምን ላድርግ? ማስመስከር ካልቻልክ ተከሳሽ ምን ወይ ማምለጥ ነው ያለው አማራጭ ይሉታል። በዚህ ሁኔታ ላይ እያሉ ይህ አያት መጣ ይባላል። እና ለዱንያ ለትንሽ ጥቅም ብሎ የአላህን ቃል ኪዳን የሚከዳና አማናውን የሚያጓድል የሆነ ሰው አላህ ሱብሓነሁ ወተዓላ በእጅጉ ይቆጣበታልና የውመል ቂያማ አያናግረውም ዞር ብሎም አያየውም እንደገና ተጥፋቱን በይቅርታ አያልፈውምና ከባድን ቅጣት ይጠብቀዋል የሚለውን ከባድና ድርብርብ የሆነ ዛቻ በሚያነቡለት ጊዜ የሁዲ ከመሆኑ ጋር ሃይማኖታዊ ነውና ሰውነቱ ተብረከረከ ይባላል። እናሱ በኺያና ነበር ሊበላ አስቦ የነበረው። ይህን ነገር በሚሰማ ጊዜ በስሜቱ ነብይ መሆናቸውን ስለሚያት ይህም የተነበበው የአላህ ቃል መሆኑ ስለገባው እውነቱን አወጣ ይባላል። እና እንግዳውስ ትቻለሁኝ ይቅርታ አድርግልኝ ያንተ ነው ብሎ አመነለት። በዛም ሰበብ ሰውዬ ወደ እስልምናም ገባ ይባላል ማለት ነው። እንግዲህ አንዳንድ ቅን የሆኑ ሰዎች ጥቅም እንኳን አልፎ አልፎ ቢያታልላቸው ትክክለኛ የአላህ ቃል በሚነገራቸው ጊዜ እንደገና ራሳቸውን ያሸንፋሉ። እና አላህም ስብሐነ ወተዓላ ይሄ ሰውዬ እንግዲህ በቀላሉ የሚመለስ መሆኑ ስላወቀ ነው ይህንን ዛቻ አቅርቦ እንዲተካከል ያደረገው ማለት ነው። ስለዚህ ሙንከር በሚያይ ጊዜ ማንኛውም ሰው መጥፎ ነገር ሲሰራና ሲሳሳስብ ናይ እገሌ አይሰማም ብለን ተስፋ መቁረጥ የለብንም። የአላህን ቃል ማስተዋወስና መገሰጥ ያስፈልጋል። ድንገት ያ ሰው በዚህ ነገር ሊጠቀም ይችላልና ማለት ነው። ወኢነ ሚንሁም ከነዚህ ተአለል ኪታቦች መካከል ደግሞ ለፈሪቀን የተወሰኑ ክብሎች አሉ። የልሙን አልፊነተውም ቢልኪታብ ምላሶቻቸውን ኪታቡን መጻፉን በሚያነቡ ጊዜ የሚያጠማዝዙና የሚያወላግዱ አሉ በንባቡ ላይ ይላል። እንግዲህ አለል ኪታቦቹ የሃይማኖት መሪና አስተማሪ የተባሉት ሳይቀሩ ተንኮላቸው በጣም ከባድ ነው። ለግል ጥቅምና ስም ብለው የአላህን ተውራት ሲያነቡ ያልሆነ ቃል በማዕከል ጣልቃ እያገቡ ለተራው አዳማጭ ተውራት አስመስለው ያልሆነውን ቃል እያጠማዘዙና እያወሳሰቡ ያስገቡታል ማለት ነው። ይህን የሚያደርጉት ለምንድን ነው? ሊታሰቡ ሚነል ኪታብ እነሱም ራሳቸውን በማዛባት የሚያስገቡትን ሰው ሰራሽ ቃል ከኪታቡ አካል አድርጋችሁ እንድትገምቱት በማሰብ ነው። ይኸው ተውራት የሚለው ይሄን አይደለም እንደ ይሄና ያልሆነ ቃል በማዕከል ውሻ ያገባበታል ማለት ነው። ወማ ሆ ሚነል ኪታብ እሱ በማጣመም የሚያስገባው ቃል ከኪታቡ አካል ያልሆነ ሁኖ እያለ እነሱ ግን ሊያስመስሉ ይሞክራሉ። ويقولونه من عند الله አሁን ያነበብክልኝ ጥቅስ የተውራት አካል ነው እንዴ ሲባሉ ፈርጠም ብለው ሳይፍሩ አሁን ካላህ የመጣ ቃል እኮ ነው ይላል ወማ ሁም ምን عند الله እሱ ግን ካላህ የመጣ እንዳልሆነ እየታወቀ ويقولون على الله الكذب በአላህ ላይ ደፍረው ውሸትን ይናገራሉ አላህ ያላወረደውን ቃል ያላህ ቃል ነው እያሉ ማለት ነው ወሁም ያለሙን እነሱ በስሜታቸው ይህ ቃል ያላህ ቃልና የተውራት አካል እንዳልሆነ እያወቁ ለጥቅምና ለግል ስም ብለው እንደዚህ ያላህን ቃል የሚበርዙና የሚያጣምሙም እንዳሉ እወቁና ተጠንቀቋቸው ይላል ما كان لبشر ان يؤتيه الله الكتاب والحكم والنبوة ثم يقول للناس كونوا عبادا لي من دون الله ولكن كونوا ربانيين بما كنتم تعلمون الكتاب وبما كنتم تدرسون ولا يأمركم ان تتخذوا الملائكة والنبيين اربابا ايأمركم بالكفر بعد اذ انتم مسلمون ما كان لبشر ان يؤتيه الله الكتاب والحكم والنبوة ማንኛውም ሰው አላህ Subhanahu Wa Ta'ala ኪታብን መጽሐፍን እንዲሁም ደግሞ ሁክምን ስልጣንን ወይም በሌላ አባባል ዕውቀትንና ጥበብን ወንቡወተ ከዛም በላይ ደግሞ የነብይነት ማዕረግን አይሰጠውም ثم يقول للناس እነዚህ ነገሮች ሁሉ ካገኘና አላህ Subhanahu Wa Ta'ala የዚህ አይነት ዲል ባለቤት ካደረገው በኋላ ዘወር ብሎ ኩኑ ኢባደሊ ለሰዎች የኔ አገልጋዮችና ተገዥዎች ሁኑልኝ ማለት አይቀበቅበትምና አይገባውም ለማንኛውም ሰው ይላል። እንግዲህ አንድ ሰው የዚህ አይነት ዲል አድርጎት አላህ እንደገና አላህ የሰጠውን ስምና ጸጋ ተጠቅሞ ወደ ጌታ ማስተዋወቅ ሲገባው ሰዎችን እኔን ተገዥኝና አገልግሉኝ ማለት አይቀበቅበትም ምንዱንላ ከአላህ ሌላ አላህ እንግዲህ ንቡዋ ከሰጠው ኪታብ ከሰጠው ስልጣን ወይም ህክም እውቀት ጥበብ ከሰጠው በዚህ በተሰጠው ሁሉ መሳሪያ ተጠቅሞ ምን ማድረግ ነው ያለበት? ሰዎችን ወደ ጌታቸው እንዲመለሱና ጌታቸውን እንዲያውቁ እንዲያከብሩ ማድረግ ነው እንጂ የሚገባው ይሄን ሁሉ ዲል አላህ ከሰጠው በኋላ አላህን ተውትና ይልቁንስ እኔን አክብሩና ለኔ አጎብድዱ እኔን ተገዙ ማለት አንድ አቂል የሆነ ሰው አይጠበቅበትም ያ ወላኪን ኩኑ ረባንይን ይህን አይነት እንግዲህ እድል የተሰጠ ከሆነ ይህ ሰውዬ ምንድን ነው ሰዎችን ማለት የሚጠበቅበት? እናንተ መጀመሪያ ሃይማኖታችሁን ወቁ፣ በእውቀታችሁ መሰረት ደግሞ እምትሰሩ ሁኑ። መጀመሪያ እውቀት አስፈላጊ ነው። የአላህን ዲን ላስተምራችሁ ሁሉ ቶሎ ወቁ። ካወቃችሁ በኋላ ደግሞ ያወቃችሁትን ነገር በስራ ላይ አውሉ ማለት ነው ያለበት ማለት ነው። ቢማ ኩንቱም ተዓሊሙነ ልኪታብ ኪታብን ለሌሎቹ የምታስተምሩ በመሆናችሁ ሳቢያ ለአላህ ታማኞች መሆን አለባችሁ። ወቢማ ኩንቱም ተድሩሱን እንደገና ለራሳችሁም ደግሞ እውነትን የምታጠኑና የምትመራመሩ በመሆናችሁ የተጣለባችሁን ኃላፊነት በብቃት መወጣት አለባችሁ ብሎ ሰዎችን ይነግራልና ያስተምራል እንጂ እንደገና በእኔ ስምና በእኔ ጸጋ የራሱ መከበሪያና ማስተዋወቂያ ሊያረግ አይገባውም ይላል። ወላ የእሙረኩም አን ተተኺዙ ልመላኢከተ ወነቢይነ አርባባ አሁንም አላህ ኪታብንና እውቀትን የሰጠው የሆነው ሰውዬ ነቢያቶችንም ሆነ እንደገና መልአኮችን ጌታ ወይም አምላክ አድርጋችሁ እንድትይዙም አያዛችሁም በላቸው። አየእሙሩኩም ቢልኩፍሪ በዚህም አካዘዛችሁ ይህ ነቢይ ነኝና ኪታብ ተሰጥቻለሁ የሚለው ሰውዬ በክህደት ያዛችኋል ማለት ነው። ባዴ አንቱ ሙስሊሙን እናንተ ለአላህ ታማኞችና ተገዥዎች ከሆናችሁ በኋላ ከእስልምና እንደገና ወደ ክህደት እንድትመለሱ አደረጋችሁ ማለት ነውና ይሄንን ሊያረግ አይጠበቅም በላቸው ይላል። እነዚህ ሁለት ታያቶች የመጡበት ምክንያቱ እነዚያ ከነጅራን የመጡ ክርስቲያኖች ብዙ ነጥቦች ላይ ነብዩ ጋር አትወያዩና ከራከሩ ከቆዩ በኋላ ኋላ ማጠፊያ እያጠራቸው ሲመጣና ሊረሱ ሲሉ ሌላው ማምለጫ ሲያጡ ኢየሱስ እኮ እኛን እኔን ተገዙኝ እኔን ተተገዛችሁ ትጸድቃላችሁ ብሏል ብለው ይህንን ቃል አመጡ ይባላል። ይህ ጊዜ ለዚህ መልስ ደግሞ እነዚህ ሁለት አያቶች መጡ። በዚያ አባባላችሁማ ይህ ሰውዬ አላህ ሱብሓነሁ ወተዓላ ነቢይ አድርጎ መርጦት ኪታብ አውርዶለት የዲን ጥበብና እውቀትን ለግሶት ከዛ በኋላ እንደገና ጌታውን በማስተዋወቅና ተውሂድ በማስተማር ፈንታ በተቃራኒው እኔም ተገዙኝ ብሎማ ከሆነ ይሄ ነብይ ሊሆን አይችልም። እንኳን እናንተ እንደምትሉት ጌታና የጌታ ልጅ ሊሆን ቀርቶ ለነብይነትም ብቃት የለውም። ነብይ የሆነ ሰው ደግሞ ይሄን ያደርጋል ተብሎ አይጠበቅም። እንግዲህ አሳ ማድረግ ያለበት ምንድነው? አላህን ፍሩ እና የሱን ዲን ወቁ በእውቀታችሁ ስሩ ብሎ ነው ማስተማር ያለበት። እንኳን እናንተ እንደምትሉት እዚህ ሰው የወለደውን ቀርቶ መላእክቶችን ቅዱሶችን እንኳን ቢሆን አምልኩ ማለት አይገባውም በማለት ይሄን እንደመልስ አድርጎ አወረደ ማለት ነው። እና ይሄንን አባባል እንግዲህ እነሱ እየተወራረሱ ልክ እንደ እውነት እንደ ቁም ነገር አድርገው ብዙ ህዝቦች በዚህ ስለተሳሳቱና ስለተወናበዱ የውመል ቂያማም ሲሆን አላህ ሱብሓነሁ ወተዓላ ይሄንን ጥያቄ ለኢሳ አነሳለሁኝ ይላል በሌላው ሱራ ላይ ማለት ነው። እና ያ ኢሳ ኢብነ መርየም አንተ ቁልተ ሊናስ ተፍዱኒ ወኡሚየ ኢላሃይኒ ሚን ዱኒላህ ይላል አልማይዳ መጨረሻ አካባቢ። አንተ የመርየም ልጅ ኢሳ ሆይ ለመሆኑ አንተ እንደ ሌሎች ነቢዮች ተውሂድ ስለኔ ምንነትና ማንነት አስተምር ብዬ ብልክህ አላህን ተውትና እኔንና እናቴን አምልኩና ተገዙ ብለህ ነው እንደ ያስተማርከው ብዬ ጠይቀዋለሁኝ ይላል። እሱ እንዳላደረገ ያውቃል፣ ግን ህዝቦቹ እንዲህ ብሎናል እያሉ ስላወናበዱ ራሱ ባንደበቱ ያላላቸው መሆኑን እንዲመሰክርና እንዲያጋልጣቸው ለማድረግ ይህን ጥያቄ አነሳለታለ ይላል። እሱ ግን ማቁልቱ ለሁም ኢላ ማ አመርተኒ ቢሂ አን ያዕቡዱላህ ረቢ ወረበኩም፣ እኔ የእናንተንም የኔንም ኻሊቅ ጌታችሁን ተገዙ ብዬ ነው እንጂ ያስተማርኩት ከዛ ውጭ ምንም ነገር ያልኩት ነገር የለም። ኢንኩንቱ ቁልቱሁ ፈቀድ አሊምተሁ፣ ይህንን ነገር ብዬ ከሆነ ከአንተ የበለጠ አዋቂና ታዛቢ የለምና ያው አንተው ራስህ መስክርብኝ በማለት መልስ ይሰጣል። የዚህ ጊዜ አላህ ስብሓነሁ ወተዓላ ሀዛ የውሙ የንፋዑ ሳዲቂነ ሲድቁሁም፣ እውነታቸው እውነተኞችን የሚጠቅምበት እለት ነው እና አንተ ይህንን አድርገሃል ብዬ አይደለም የጠየቅኩህ፣ ያው የምታውቀውን ነገር እንድትመሰክርና መልስ እንዲሰጥበት መጋበዝህ ነው ይላቸዋል። እና እንግዲህ አላህ ስብሓነሁ ወተዓላ እነሱ ራሳቸው በፈጠሩት ቅጥፈት ራሳቸውን ያታልላሉ ነው የሚለው። እነሱ ራሳቸው አንድ ነገር እንደ መመሪያ ያስቀምጡትና ከዛ በኋላ እየቆየ እየዘገየ ሲሄድ እንደ መመሪያ ያረጉና መጽሐፍ ቅዱስ እንዲህ ይላል እያሉ እነሱ በጣፉና በለጠፉት ነገር እንደገና ሲያወናብዱና ሲያምታቱ ይገኛሉ። ታዲያ ብለው ዝም ብሎ ጥፋቱን መግፋቱ አልበቃ ብሎ ኢሳ እንዳውም እኔን ተገዙኝና አምልኩኝ ብሏል እያሉ ይናገራሉ። እንደ ይህማ ከሆነ ይህ ከአንድ ነቢይ የሚጠበቅ ነገር አይደለም በላቸው ይላል። وإذا أخذ الله ميثاق النبيين لما آتيتكم من كتاب وحكمة ثم جاءكم رسول مصدق لما معكم لتؤمنن به ولتنصرنه قال أأقررتم أخذكم على ذلكم إصري قالوا أقررنا قال فاشهدوا أنا معكم من الشاهدين فمن تولى بعد ذلك فأولئك هم الفاسقون أفغير دين الله يبغون وله أسلم من في السماوات والأرض طوعا وكرها وإليه يرجعون وَإِذَا أَخَذَ اللَّهُ مِيثَاقَ النَّبِيِّينَ الله سبحانه وتعالى በነቢያቶች ላይ ጥብቅ የሆነ ቃል ኪዳን የጣለባቸውና አደራ ያላቸው መሆኑን አስተውስ ይላል። እና ሁሉንም ነብዮች በየክፍለ ዘመናትና በየነበሩበት ወቅት በተደጋጋሚ አንድ ደጋግሞ አደራ ያላቸው ነገር ነበረ። እሱ ምንድነው? ለማ አተይቱኩም ሚን ኪታቢን ወሂክማ፣ ስለሰጠዋችሁ ኪታብና ስለለገስኳችሁ ዕውቀት ثم جاءكم رسول مصدق لما معكم ينن ينين ادرا صجا كشركواچو وهالا كنانت بهالا ملكتنيا يمطالاچو اندهونا يا ملكتنيا انانت ايذاچوت يقوياچوتن ممرياننا كتاب يميارجاجت هونو مصدق لما معكم من الكتب المنزله معناتنو الناس غارا يقويتن كتبوچ ان تورات ان انجيل ان زبور ان صحف كالله نو يمطوت اياله በመመስከርና በማረጋገጥ ላይ የመጣላችሁ እንደሆነ ተከታዩና ተረኛው ነብይ ለቱሚኑን ነብይ ቀደም ሲል በሰጠዋችሁ እድልና ጸጋ ታቢያ ይህንን የእናንተን እምነት የሚደግፈውንና የሚያረጋግጠውን የመጨረሻ ነብይ እንዲታምኑበት አደራ ጥየባችኋለሁኝ በማለት ቃል ኪዳን አስገባቸው ይላል። ወለተንስሩን ነው ማመንም ብቻ ሳይሆን ደግሞ ከጎኑ ተሰልፋችሁ አስፈላጊውን ሁሉ ድጋፍና ትብብር እንድታረጉለትም ብዬ ለሁሉም ነቢዮች አገር አስተላልፍ ያለሁኝ ይላል። እና ያው የነቢዩ መሐመድ መምጣትን ነው በዚህ መልክ የገለጸው ማለት ነው። ይህ ጊዜ ይህንን ቃል እንግዲህ በሁላቸውም ላይ በየተራቸው በነበሩበት ጊዜ እናንተ በዚህ በምድር ላይ በህይወት እያላችሁ ሁላችሁንም የሚያጠቃልል ዓለም አቀፍ የሆነውን መልእክተኛ እኔ ላኩኝ እንደሆነ እኔም ለራሴ ነብይ ነኝ ብለህ ማፈንገጥ የለብህም። ያንን የሚመጣውን ያንተን መብደ የማይጣረብ እስከሆነ ድረስ እናንተም በላኢላህ ኢላላህ ነው፣ እሱም በላኢላህ ኢላላህ ነው የሚመጣው። በዚህ መልክ የመጣላችሁ እንደሆነ ለዛ ለበላው ተገዥዎችና ታዛዦች ተባባሪዎች መሆን አለባችሁ። قال اقررتم واخذتم على ذلك اثري ان يهنن كنجراچو بحالا አሁን የነገርኳችሁን ነገር ተቀበላችሁ ተስማማችሁን በዚህ ላይ ቃል ኪዳኔን ተቀበላችሁኛልን በማለት መልስ እንዲሰጡም ጠየቃቸው መልሶ ማለት ነው። አሁን ያልኳችሁን ነገር ሰማችሁ واخذتم على ذلك اثري አደረ ያልኳችሁን ነገር ደግሞ ለመቀበልና ግዴታችሁን ለመወጣት ተስማማችሁ በየጠየቅኳችሁ قالوا اقررنا انتم معون سمتنال تقبلنال اجراون اطبقناوال بمالك تسمامو الى قال فشادو انغداوس ايه نجر شول سيادر اندايرسانا اندايزنغا يهنن بتنقاقه يازوت لك يمسكر قال عندي سو عندي كن فتقيقهالونا بفلكو كن يهنن نجر اندياكرسا تبلو باجرا ملك اندييزو يهنن يمسكر قال يازوت እና ሁልጊዜ ባንጎላችሁ ቀርጻችሁ ቆዩና ምናልባት ከለታት አንድ ቀን ተግባራዊ በሚሆንበት ጊዜ እንዳትናገሩና እንዳትረሱት ብዬ አሁንም አደራውን አጠነከርኩባችሁ። وانا معكم من الشاهدين እኔም ከእናንተ ጋራ በዚህ ጉዳይ ከመካሪዎችና ከታዛቢዎች ነኝ። እና ይሄን ቃል ያስገባችሁ ያዘባችሁበት ነገር ሲውል ሲያድር ረስታችሁና ዘንግታችሁ ያ የተባለለት ነብይ ሲመጣ እኛ አናቅም እንዳትሉ ባንጎላችሁ ቀርጻችሁ ያዙት እንደምትክር ቃል እኔም ከዛሬ ጀምሬ ይሄንን ቃል እንዳስገባችሁ በበኩሌ ይዤዋለሁ እንዳትሳሳቱ በማለት ደጋግሜ አደራጣልኩባቸው። እነሱም በዛው ተስማሙ። እንግዲህ ምንድነው የሚያሳየው? መላው ነብያት ነብዩ መሐመድ አለይሂ ሰላቱ ወሰለም በእናንተ ክፍለ ጊዜ ተደርበው ከመጡ ሁላችሁም እንድታምኑና እንድትቀበሉ እንድትተባበሩ የሚለውን ቃል ኪዳን አስገብቷቸዋል። በዚህም ተስማምተዋል። ታዲያ እንግዲህ የተለያዩ ነቢያቶች ተቀብለናልና ተከትለናል የምትሉት አለቆቻችሁ የዚህ አይነት ቃል ኪዳን ገብተው እያሉ እነሱ ግን እድሉ ሳይደርሳቸው ቀርቶ ከህልፈታቸው በኋላ ቢመጣ ነቢያችሁ ሙሳ ቢኖር፣ ሀሩን ቢኖር፣ እስማኤል እስሐቅ ቢኖር ሊቀበለው ቃል የገባውን ነገር እናንተ እንደገና አንቀበልም የምትሉት ምን ለመሆን ፈልጋችሁ ነው? ይህማ ከሆነ እነሱንም አንቀበልም ከማለት አይለይም። ምክንያቱም እነሱን አላህ እንዲቀበሉ ቃል ያስገባቸው ራሳቸው ተቀብለው ህዝቦቻቸውንም እንዲያስተባብሩ ነው። ስለዚህ ነብዩ እንዲቀበል አደረ የተጣለበትን ነገር ሌላው ተራው ሰው እኔ አልቀበልም ካለ በጃዙር ሙሳንም አልቀበልም እንደማለት ነው፣ ኢሳንም አልቀበልም እንደማለት ነው። ምክንያቱም እነሱ የተቀበሉትን ነገር ነውና የታደው ማለት ነው። ፈመን ተወላ ባዕደ ዛሊከ አላቸው። ታዲያ ይህ ቃል ኪዳን ከተጣለባቸው በኋላ ከነዚህ ካደራ ተቀባዮቹ መካከል ወደኋላ የሚያፈገፍግ ቢኖር ፈውላይከውም ለፋሲቁን እንዲህ አይነቶቹ አፈንጋጮች ከኔ ፍቃድ የራቁና ያፈነገጡ ህገ ወጦች ናቸው በማለትም ማስጠንቀቂያ አድርጎ ደመደመ። እንግዲህ ነቢዮች ናቸው። ነቢይ እንኳ ይህን ቃል ኪዳን ከተቀበለ በኋላ እንደገና መሐመድ ሲመጣ አልተባበርም ካለ ፋሲቅ ይሆናል ከንቡዋ ወጥቶ እያለ አላህ ያስጠነቅቃል። እነሱ ግን ነቢዮችን ተቀብለናቸዋል ግን ይህኛውን አንቀበልም ሲሉ እሱን ብቻ ሳይሆን ሳታቁት የራሳችሁንም ነቢዮች ጭምር እየካዳችሁ ነው በላቸው ነው የሚለው። አፈቀይረ ዲንላህ የብሁን ለመሆኑ እነዚህ አለም ኪታብነን ተብዬዎች እንደዚህ አይነት አደራ የተላለፈበትን የአላህን ዲን ትተው ከሱ ሌላ የሆነን ነገር እነሱ ራሳቸው የፈጠሩትን ነገር ነው እንዴ ታዲያ ለመከተል የሚሹት እና የሚናፍቁት? ወለው አስለመ መን ፊ ሰማዋት ወልአርድ እነሱ ቢክዱና ቢያምፁ ለአላህ በሰማያትና በምድር ውስጥ ያሉ ፍጥረታቶች ሁሉ የሚገዙና የሚታዘዙ ሆነው እያለ እነሱ ግን አቅማቸውን ባለማወቅ የአላህን ዲን ትተው እንደገና እነሱ ራሳቸው የፈጠሩትና የሰየሙትን እምነት ነው በሃይማኖትም ሊያራምዱ የሚፈልጉት ማለት ነው። ጦአን ወከርሃ በሰማያትና በምድር ውስጥ ያሉ ፍጥረታቶች ከፊሎቹ በስምምነት ፈቅደው አንዳንዶቹ ደግሞ በተፈጥሮ ህግ ተገደው ጌታን እየተገዙ እያሉ እነዚህ ግን ዑቀላ ናቸው የተባሉት ከእንስሳትና ከነፍሳት ከእጽዋት በታች ሆነው እንደገና ቀድራቸውን ባለማወቅ የአላህን አደራና ዲን ወደ ጎን ትተው ራሳቸው የፈጠሩትን ዝባዝን ኬለ መመሪያ ሊያረጉት ይሞክራሉ። ወኢለይህ ይርጀዑን ለማንኛውም የሰሩትን ይስሩ የፈለጉትን ያውሩ ዝሮ ዝሮ በመጨረሻ የሚመለሱት ወደ እሱ ነውና የዛ ጊዜ ዋጋቸውን ያገኛሉ በማለት አስጠነቀቀ ማለት ነው። እና እንግዲህ ወለው አስለመ መን ፊ ሰማዋት ወልአርድ የሚለው የጦዋና ኢስላም የሚባለው ነገር ሁለት አይነት መልክ ይኖረዋል ማለት ነው። አንደኛው ይሄ ጧተል ከውን የሚባል ነገር አለ። በተለምዶ አነጋገር የተፈጠረ ህግ የሚባለው በተፈጠረ ህግ ሁሉ ነገር ይገዛዋል አላህ Subhanahu Wa Ta'ala። የፈለገ ካፊር አመጠኛ ቢሆን እሱ ተወለድ ሲለው ይወለዳል፣ አጅን ሲለው ያገኛል፣ እጣ ሲለው ያጣል፣ ታመም ሲለው ይታመማል፣ ሙት ሲለው ይሞታል። ከዚህ ውጭ ሊሆን አይችልም። የፈለገው ካፊር ቢሆን እኔ ጌታን አላውቅምና ብሎ ጌታ በሱ ላይ የሚያካሄደውን ነገር ሊቋቋምና ሊከላከለው አይችልም። በተፈጥሮ ህጉ እየገዛው ነው ማለት ነው። ኑር ያለውን ያህል ይኖራል እና ኸይሩንም ሆነ ሸሩን በላው ላይ ያው እያስተናገደበት ነው የሚሄደው ማለት ነው። ሙእሚኑ ቀልበን ወቃለ ከልቡም በአካሉም በስሜቱም በሙሉ ፈቃደኝነት በዛ በተፈጥሮ ህግ ብቻ ሳይሆን በሸሪዓ ህግ ራሱን ያስገዛል ማለት ነው። ጌታ ስራ ያለውን ይሰራል፣ አስተስራ ያለውን ይተዋል። ይህኛው ጠዋን ነው የተገዛው እና ሙሉም ነው ደግሞ። ያኛው ግን አጥሙ የሚፈቅድለትን ያህል ለማመጽ ይጨረጨራል። ግን አላህ ስብሓነሁ ወተዓላ የሸሪዓውን ህግ እንኳ ባይቀበለው ያኛውን የተፈጥሮውን ህግ በላው ላይ ይተገብርበታል ማለት ነው። ታዲያ ይህንን ያወቀና የተረዳ ሰው ያው መገዛቴ ካልቀረ በአንድ ፊቱ በፍቃዴ ብገዛ ይሻለኛል ብሎ ወደ አላህ ፍቃድ መጠቃለል ሲገባው እንደገና አሁንም ዝም ብሎ ይጨረጨራል። የአላህን ትእዛዝ ወደ ጎን ትቶ የሰይጣንን መልእክት ሊያራምድ ይሞክራል በማለት ወቀሰ ማለት ነው። قل آمنا بالله وما أنزل علينا وما أنزل على إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى والنبيون من ربهم لا نفرق بين أحد منهم ونحن له مسلمون ومن يبتغ غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين كيف يهدي الله قوما كفروا بعد إيمانهم وشهدوا أن الرسول حق وجاءهم البينات والله لا يهدي القوم الظالمين أولئك جزاؤهم أن عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون قل آمنا بالله وما أنزل علينا وما أنزل على إبراهيم وإسماعيل وإسحاق ويعقوب والأسباط إنا كذب مكتل لنبينا أساسون تكتل له نتلي أنداندو تزازي أسلال لفعل الله سبحانه وتعالى እና አይዋል ሙሚን እነዚህ አለ ኪታቦች የሚያምታቱት ነገር ተወውና ይልቁንስ አንተ ባንዳ አላህ አምኝ ያለውን በል ይላል። ነብዩም እንደዚሁ እንዲሉ ማንኛውም ሙሚን ደግሞ በየነሰከፉ እኔ እንደ አለ ኪታቦች በከፊል ተቀብዬ በከፊል አልተውም በአላህ በመኖሩ እንደገና በብቸኝነቱ ያው የስልጣን ተካፋይና ጓደኛ አቋያ የሌለው በመሆኑ እንደገና በክብሩ በስልጣኑ ፈጥለጥ ብዬ አምኛለሁኝ በማለት ግቡ። እንዲህ አለል ኪታቦቹ ከወገብ በላይ ከወገብ በታይ ሳትሆኑ ማለት ነው። ወማ ኡንዚላ አለይና በእኛ ላይ በተወረደውም ኪታብ አምነናል በሉ በቁርአን ማለት ነው። ወማ ኡንዚላ አላ ኢብራሂም ኸሊል ረህማን እንደገና በእብራሂም ላይ በተወረደውና ወኢስማኢል ወኢስሐቅ በልጆቻቸው በኢስማኢል በኢስሐቅ የተወረደውንም ጨምረን አምነናል ተቀበለናል በሉ። ወያዕቁብ እንደገና በኢብራሂም የልጅ ልጅ በያዕቁብም ወይም በእስራኤል ማለት ነው። ወላአስባቲ በእስራኤል ደግሞ ትውልዶች ውስጥ በተወረዱት ክትቦች ሁሉ አምነናል። አስባት የሚባሉት ነብዩላህ ያዕቁብ እንግዲህ ወና 12 ልጆች ናቸው የወለዷቸው። እነዛ ሁሉ እያንዳንዳቸው 12 ነገድ ይረሰው ነው ወርደዋል ማለት ነው። እና በየ12ቱ ነገድ ሁሉ በየአስፈላጊነቱ እንደ ሁኔታው አንድ ቀን ካንዱ ነገድ ሌላ ጊዜ ከሌላው ነገድ እየተባለ ብዙ ነብይ ተልኮላቸዋል። በነዛ በነገዶች ውስጥ የተላኩትን ነቢያቶችና ኩትቦቻቸውን ሁሉ ተቀብለናል በሉ። ወማ ኡቲየ ሙሳ ወኢሳ ከነዚህ ከእስራኤል ነገዶች መካከል በተለይም ነብዩላህ ሙሳና ኢሳ የተሰጡትን ተቀብለናል በሉ። ሙሳና ኢሳ በጣም አሽሃሩ አንቢያኢ በኒ እስራኤል ስለሆኑ ተእሙም በኋላ እንደገና ለየት አድርጎ እነሱን በስማቸው ጠራቸው ማለት ነው። የሌሎችን አጥባቅ በሚል አካቷቸው ነበር። ወነብዩነ ሚን ረቢሂም እና ከዛ በፊትም ከዛ ወዲህም በየጣልቃውም ነብዮች ከጌታቸው የተሰጣቸውን መመሪያ ሁሉ በጥቅሉ ተቀበለናል በሉ። እንግዲህ ምንም መንከሰስና ወምንም መለም ነቅስ እንዳለው አሁን አንዳንዶቹን ነው ለምሳሌ ስማቸውን የጠራሁት እንጂ አሁን ከተጠሩትም በፊት ከተጠሩትም በኋላ በመካከልም ስማቸው ያልተነሳውሉና በጥቅሉ አላህ ለነብያቶች ያወረዳቸውን መመሪያዎች ተቀበለናል ብላችሁ ሁሉንም የአላህን ኩትቦች መቀበላችሁና መስማማታችሁን ግለጹ አይዋል ሙእሚኑን ይላል። ላኑ ፈሪቁ በይነ አሐድ ሚንሁም ከአላህ ኩትቦች ወይም ከአላህ መልእክተኞች አንዱን ከሌላው ነጥለንና ገንጥለን አናየውም። ከማፋለት አል ኪታብ ማለት ነው። ይሁዶችና ክርስቲያኖቹ አንዱን ነብይ ተቀብለናል ሌላውን ክደናል፣ አንዱን ኪታብ ተቀብለናል ሌላውን አስተባብለናል እንደሚሉ ሳይሆን በመላው ነብያትና በመላው ኩትቦቻቸው ያው ሱሑፍ በመባል ነው ብዙዎቹ ኩትቦች የሚታወቁት ካራቶቹ ሌላ አሉ። እኒን ሁሉ ተቀበለናል ብላችሁ በጥቅሉ ተቀበሉ ሙስሊም ለመሆን ከፈለጋችሁ ወነህኑ ለሁ ሙስሊሙን እና ይሄንን እንግዲህ አላህ Subhanahu Wa Ta'ala የላካቸውን ኩቱቦች በሙሉ በመቀበልና ሩስሎችንም በሙሉ በማመን እኛ ለጌታ ታማኞችና ፍጹም ተገዥዎች ነን ብላችሁ ቃል ግቡ። ይህ ከሆነ ነው ሙስሊምነታችሁ የሚረጋገጠው። አለበለዚያ ከነብዮች አንዱን እንኳን ያካደ ወይም ከኩቱቦች አንዱን እንኳን ያስተባበለ ሙስሊም ሊሆን አይችልም ብላችሁ ይላል። ومن يبتغي غير الاسلام دينا كاسلام ليلا عندي امنت ويم حيمانوت ياواطانيال بلو يميفلقنا يميموكر سو كالا فلا يقبل منه يي حيمانوت لذيو راسه لماطالل كالا درجو بسكر با الله بكل من ما ينت تقباينت هاينوراوم بلاچو اني انجدي متقبلو كمانياوم امنتنا حيمانوت حيمانوت ميبالوت بتو جندا بزو نظروش ناتشو اندو سو سراشو فراشو كله حيمانوت يتبالا يورال ይህንን የኢስላም ከሚለው በስተቀር ትላንትም ሆነ ዛሬ ለወደፊትም አልቀበልም ማንኛውንም ሃይማኖት ከዚህ ውጭ ያለው ነው ይላል። ወሆ ፊልአኺረቲ ሚነል ኻሲሪን እና ከኢስላም ውጭ ያለን እምነት ተከትሌ ተቅጣት ግናለሁና ጽድቅ አገኛለሁኝ የሚል ሰው ካለ ይህ አይነቱ ሰውዬ በከንቱ ለፍቶ በመጨረሻው ዓለም መዋጭ አለለው ኪሳራ ውስጥ መግባት ነው እንጂ ያለው ጣፈንታ በምንም አይነት ሊያዋጣው አይችልም ብለህ ንገራቸው ይላል። እናዚህ ላይ እንግዲህ ኢስላም የሚለው ቃል በብዙዎቹ በተለምዶ ነብዩ መሐመድ የጀመሩትና የፈጠሩት አድርገው ነው የሚሰማቸው። እና ከእስልምና ሌላ ያለ እምነት በአላህ ዘንዳ ተቀባይነት የለውም ሲባል የሙሐመድ ተከታይ ነኝ ያላለ ማለት ይመስላቸዋል። አይደለም፣ የሩሱሎችን ሃይማኖት ማለት ነው። ኢስላም ማለት የመላው ነብያት ዲን ነው። እና ሌሎች ነብዮች በሙሉ ሲመጡ ኢስላም ነው እያስተማሩ ይሄዱ። የሁድያ የሁድያ የሚለው ሲያኔ የሰጡት ለዲናቸው ነብዩ በሙሳ ካለፉ በኋላ ነው። የኢየሱስም ሰዎች እንደዛው ነፍራንያ የሚለውን ያመጡት ከሳቸው ማረግ በኋላ ነው እንጂ በህይወት በመድር ላይ ያለ ማንኛውም ነብይ እስልምና ነው ያስተማረው። ስለዚህ ወመን ይብተ غير الاسلام ማለት غير دين الانبياء والمرسلين ማለት ነው። ከነብያትና ከሙርሰሎች እምነት ውጭ ያለ ነገር በመሰረቱ እዙ ቢፈጠረም ወይም ደግሞ ከሰማይ ቢመጣም እንደገና ተሰርዞ ተደልዞ ስሙ ተቀጥሎ አዲስ ስም ወጥቶለት የሚደረገው ይሄ እንግዲህ ተበላሽቷል ተበርዟልና አልቀበለውም። እኔ የምቀበለው ያቺን መሰረታዊ የሆነችውን የሰው ልጅ ያልገባባትን በቀጥታ ከሰማይ የወረደችውን እምነት ነው በማንኛውም ነብይ ቢመጣ ማለት ነው። እና እንግዲህ እስልምና የሚለው እርግጥ የኛ አስተውን ስሙም ስላልተቀየረ በዚሁ ስም በመቆየቱ በአሁኑ ጊዜ እስላም የሚለው የሙሐመድዮች ብቻ ተደርጎ ይታያል። አለበለዚያ የነብያት ሁሉ ዲን ማለት ነው። እና ከነቢያቶች ሁሉ መስመር ውጭ የሆነ ሰው ተቀባይነት የለውም ነው የሚለው። ከይፈ የዲላሁ ቀውመን ከፈሩ ባዕደ ኢማንህም ለመሆኑ አላህ ስብሓነሁ ወተዓላ እምነትን ከተቀበሉ በኋላ እንደገና በአውቆ ጠፍነት ወደ ክህደት ያመሩትን ሰዎች እንዴት አድርጎ የነጃን መንገድ ይመራቸዋል እና ያዲናቸዋል ይመስላቸዋል ይላል። አህለል ኪታቦችን ነው እንደሚለው። አህለል ኪታቦች በመሰረቱ በተውራትም በኢንጂልም የመጨረሻው ነብይና የመጨረሻው ኪታብ እንደሚመጣ ትንቢት በግልጽ ስለተነገረ ይመጣል ይያሉ በጉጉት ይጠብቁ ነበር መሐመድ። እንዳውም በሙሽሪኮች ላይ ይዝቱባቸው ነበር። የመጨረሻው ነብይ ሲመጣ እሱ ጋር አብረን እናንተ እንደርጋችሁና ጠፋችኋል ይሏቸው ነበር አውሶችንና ፈጥረጆችን። እንደዚህ በጉጉት ይጠብቁ ቆይተው እንደገና በሚመጣላቸው ጊዜ መልሰው ወደ ክህደት የሚሄዱትን ሰዎች አላህ እንዴት አድርጎ ሂዳያ ይሰጣቸው ይመስላቸዋል ልግመኞች ናቸውና ነው የሚለው። እና ባዕደ ኢማኒህም ማለት መጀመሪያ የመጨረሻው ነብይ መምጣው ደርሷል ምልክቶች እየታዩ ነው እሱ ሲመጣ እኛ እንቀበለዋለን ይሉ ነበር። ግን በእነሱ ስም እስራኤል ሆኖ ይመጣል ነበር የሚጠብቁት። አረብ በመሆኑ አረቦችን ተጥ ጀምረው ስለሚጠሏቸው በቃ ከአረብ ከሆነ ያ ይመጣል የተባለለት ነብይ እርግጥ በትንቢው መሰረት ይመጣል፣ ግን አሁን ዝም ብሎ ይሄ አወናባጅ ነው ገና ይመጣል እያሉ እስካሁን ይጠብቃሉ ማለት ነው።